አሌይኩም ወረህመቱላሂ ወበረካቱ። ይቺ ነገር በጣም ደስ ስላለች ነው ወደ እናንተ ያቀረብኳት። እንሻላ ኡስታዛችን ወንድማችን ያሲን ኑሩ እስር ቤት ውስጥ ሆኖ ከጻፈው ከሙፊድ አድማስ የሚለው ኪታብ ላይ ያገኘሁት ነው እና በጣም ደስ ስላለኝ ለእናንተ ላካፍላችሁ ብዬ ነው። እንሻላ ኤስ ነው ግሬዱ ይላል። በዩኒቨርሲቲ የፈተና ውጤት አሰጣጥ መሰረት ኤ ያገኘ 4 ነጥብ፣ ቢ ያገኘ 3 ነጥብ፣ ሲ ያገኘ 2 ነጥብ፣ ዲ ያገኘ 1 ነጥብ፣ ኤፍ ያገኘ 0 ይሰጠዋል። ታዲያ አንድ ወዳጄ በቋጠር አስተኝ ውጤቱ 0 ነው፣ ስራ ሁሉ ከንቱ ነው፣ የሚያሻርክ ሰው ኤፍ ነው ውጤቱ ይለናል። እስኪ አብረን እንከታተላት። ቢያለቀስ ቢጮህ በንብርክክ ቢሄድ ቢድህ ቢሰባበር ለዘላለም ቢሰግድ በአንድ እግሩ ቢቆም ድንጋይ ተሸክሞ ላፍታ ባፈጥር ቢልፈሰፈስ ደክሞ ተውሂድን ዘንግቶ በአላህ ካጋራ ቀብር ቆሌጅኒ አድባሩን ከጠራ ከአላህ ውጭ ያለ ላይ ጠቅም ላይ ጎዳ ላይ ሰጥ ላይ ከለክል ላያግዝ ላይ ረዳ ሰው አምላኩን ትቶ ሌላ ከተጣራ ኢባዳው ከንቱ ነው ጩኸቱም ኪሳራ። ፈጣሪና ፍጡር ላይገናኝ ነገር አላህን ከወሊ ከሸህ ማወዳደር ኤፍ ነው ግሬዱ የአቂዳ ችግር ይላል። ወሰላሙ አለይኩም ወረህመቱላሂ ወበረካቱ።